እነርሱ ደግሞ ለአለመፈለጥ በአንተ ላይ የማደናቀፍ እርምጃ ይወስዳሉ ብዬ እሰጋለሁኝና እንዳትነግራቸው በማለት አስጠነቀቁ። ኢነ ሸይጣን ለልኢንሳን አድው ሙቢን፣ በተጨማሪም ደግሞ ሰይጣን እንደዚሁ ይገፋፋቸዋልና አንተን እንዲጎዱ ያደርጋቸዋል። ምክንያቱም ሰይጣን ለሰው ልጆች ግልጽ የሆነ ጥላት ነውና ይሄንን አጋጣሚ ተጠቅሞ እንዲህ አይነት ምናብ ካየማ ይሄ ልጅ እንደገና እናንተን ሊበልጣችሁና ሊያስንቃችሁ ነው ብሎ በመቆልቆል የበለጠ ችግር ውስጥ ሊያስገባ ስለሚችል እባክህን ምስጢር ደብቀው በማለት ተማጸኗቸው ይባላል። وكذلك يثبيك ربك ويعلمك من تأويل الأحاديث እንግዲህ ምናሙን በቀጥታና በዝርዝር ሊተረጉሙላቸው አልፈለጉም። ምናም ሲባል አንዳንዱ ጊዜ ይፍታው የሚባል አለ። ወቅቱ ሲመጣ ራሱን በራሱ የሚፈታበት ጊዜ ነው እንጂ ሰው በቃል የሚፈታው አይሆንም ማለት ነው። አንዳንዱ ደግሞ ወዳውኑ ግልጽ በመሆኑ ሊፈታ የሚችል አለ ወይም ወቅቱ ስለሚደርስ ማለት ነው። አሁን ይሄ ብዙ ቢቆይቶ የሚፈጸም በመሆኑና ምስጢር አዘል በመሆኑ ዝርዝር ትርጓሜ መስጠቱን አልፈለጉትም ነብዩ ያዕቆብ ማለት ነው። እንግዳውሳ በፕሮፓ አድርገው እንዳው ጽንሰ ሐሳቡን ብቻ በማስገንዘብ ሳቸው ተስፋቸው እንዲለመልምላቸው ብቻ አቁመው ከዛ በኋላ ወቅቱ ሲደርስ ያውና ያውአለን በማለት ነው ለመተው የሚሞክሩ እና ምናሉ ወከዛሊከ ይሰቢከ ረቡከ። አሁን ይሄን ምናም እንዳታየው ሁሉ እንግዲህ ምናቡን እንዳየው ከሆነ ጌታ ይመርጥሃል ማለት ነው። ለወደፊት ለታላቅ ደረጃ እንደሚያበቃ ነው በጥቅሉ የሚያሳየው። ነብዩ ሙርሰል ተወናለ ወይዓሊሙ ከሚን ተዊል አሃዲስ፣ በተለይም ደግሞ የምናምን ምስጥር እንደሚያስተምርህ ነው። ከሌሎች ነብዮች ለየት የምትልበት ባህሪ ቢኖርህ ማንም ሰው ያየውን ምናም አስገራሚ በሆነ መልክ ተንትነህና አብራርተህ የመተርጎምና የማስረዳት ተሰጦና ችሎታም እንደሚኖርህ ያሳያል። ያው የነብዩ ሙዕጂዛ የተለያየ ነው እና የእሳቸው ሙዕጂዛ ምናብ በመፍታት ነበረ ጎልቶ የሚታየው ይባላል። ወይቲም ኒዓመተሁ ዐለይክ፣ ለማንኛውም አላህ ሱብሓነሁ ወተዓላ ውለታውንና ጸጋውን በአንተ ላይ እንደሚያሟላ ነው። ወዓላ አሊ ያዕቁብ፣ በአንተ ብቻ ሳይሆን በያዕቁብ ዘሮችም ያንተ ክብር ለሁላችንም ክብራችን ነውና ለአንተና ለእኔ ልጆች ለትውልዶች ሁሉ አላህ ብዙ ውለታ ውሎልኛል። አንተን ደግሞ ለዚህ ታላቅ ማዕረግ በማብቃት ጸጋውን የበለጠ እንደሚደመድመው ነው አሉ። ከማተማ አላ አበወይከ ሚን ቀብሉ ኢብራሂመ ወኢስሐቅ፣ ካሁን ቀደም በቀደምት አባቶች በእብራሂምና በኢስሐቅ ጸጋውን እንዳሟላ ሁሉ በዱንያም በአኸራም ታላቅና ዝነኛ አድርጎ አንተንም እንደገና የአባቶችና የአያቶች ማዕረግ ወራሽና የእነሱን ስምና ታሪክ አዳሽ ሊያደርግልኝ ይመስለኛል አሉ። እና ራሳቸውን ዝቅ አድርገው ያ ታላላቅ አባቶችን ጸጋ እንዳሟላ ያንተንም ሊያሟላልህ አሉ። እሳቸውም ነቢየ ሙርሰል ነበሩ። ግን ተዋዱዕ ለማድረግ እሳቸውን ትተው አባታቸውን ኢስሐቅንና አያታቸውን ኢብራሂምን አወጡ ማለት ነው። በጣም የተባረከ ቤተሰብ ነበርና አራት ቤት ድረስ በተከታታይ በሰንሰለት ነቢይ ሳይቋረጥበት የመጣ ነቢያችንም አለይሂ ሰላቱ ወሰላም አክረመ ናስ ማን ነው በዚህ ዓለም ላይ ተብለው ሲጠየቁ አስቃሁም ብለው መለሱ። ከሰው ሁሉ የተከበረ በአላህ ዘንዳ ዝነኛ የሚባል ሰው ማን ነው ስሏቸው ኢና አክረመኩም ዒንደላሂ አትቃኩም የሚለውን አያት በመገንዘብ አላህን የሚፈራ ነው ማንም ይውለደው ማን አላህን የሚፈራ ተቅይ አላህ የሚያከብረው እሱን ነው አሉ። ለይሰ አን ሀዳ ነስአሉ፣ ይህማ እንደተጠበቀ ነው። ምንጊዜም ግን የጠየቁ ይህን አይደለም። እንዳው ምንም ቢሆን መቼም ሰው በሰው በአንድ ነገር መብለጡ አይቀርምና አሏቸው። ይህማ ከሆነ እንግዳ አሏቸው ነቢዩላህ እብኑ ነቢይላህ እብኑ ነቢይላህ እብኑ ከሊልላህ ብለው መለሱ ይባላል። ሰው በሰው በዘሩ እንግዲህ በጣም ዝነኛና ታዋቂ የሆነ ሰው ለማለት ከሆነ የፈለጋችሁት ራሱ ነቢየ ሙርሰል የሆነ ሰው አለ አሉ። እንደገና ደግሞ አባቱ ነቢየ ሙርሰል ነው። እንደገና ደግሞ ቅድመ አባቱ ነቢየ ሙርሰል ነው። እንደገና ደግሞ ቅድመ አያቱ ነቢየ ሙርሰል እንዳውም ከሊሉ ረህማን ነው በማለት ዩሱፍ ናቸው አክረመል ኸልቅ ብለው ተናግረዋል፣ ሶሒህ ቡኻሪ ማለት ነው። እና እንግዲህ ይሄ አላህ ሱብሓነሁ ወተዓላ የሰጣቸው ጸጋ ነው። ነቢይ ሳይቋረጥ እስከ አራት ቤት ድረስ ከዛም በታች እንግዲህ በማዕቀል ጣልቃ እየገባን ቢሆን ያው የነቢይ ሀረግ በእነሱ ነው የመጣው። ከመጨረሻ ነቢዩላህ ኢሳ እስከሚደርስ ድረስ ማለት ነው። የመጨረሻው ብቻ ነቢዩ መሐመድ ባጎታቸው በኩል በእስማኤል ወርደው መጡ እንጂ ማለት ነው። እና እንግዲህ እንደዚህ አይነት የተላላቆቹን አባቶችንና አያቶችን ታሪክ ታዲስልኝ ይሆናል። ስለዚህ ለማንኛውም ዝርዝር ሁኔታ ውስጥ አንገባም። ይነረበከ አሊሙን ሐኪም፣ ያንተ ጌታ በእኛ የሚያደርገውን ነገር አዋቂ ነው። እንዲሁም ደግሞ ባሰራሩ ስተትና ድክመት የለለበት ፍጹም ጥበበኛ ነውና ሁሉንም ነገር ወቅቱ ሲደርስ እናየውና ይበልጥ እንረዳው ይሆናል። ለማንኛውም ምስጢር አርገ ያዘው። እንግዲህ ከወዲሁ ይህች ሱራ በጣም አጥብቃ የምታስተምረን ቁም ነገር ቢኖር ፖለቲካዊ ምስጢር ነው። ገና ከመነሻው እነዚህ ሰዎች ባንድ በኩል ነቢይ ሲሆኑ በሌላ በኩል ያው ፖለቲከኞች ነበሩ እና ፖለቲከኞች ስል እንዳሁኑ ጊዜ እንዲሁ ዝም ብሎ ተንኮል የተታታበት የሰዎች ማታለልና የማጭበርበር ሁኔታ ያለበት ፖለቲካ ማለት አይደለም። በመሰረተ ሀሳብ ፖለቲካ ማለት ህዝቦችን በሚዛናዊ መንገድ ማስተዳደርና መምራት ማለት ነው። እና የዚህ የማስተዳደርና የመምራት ተሰጥኦ ያላቸው ቤተሰቦች ነበሩና ይሄ ነገር ከወቅቱ ከመድረሱ በፊት ምስጢሩ ከባከነ ወደፊት ብዙ ችግር የሚያስከትል መሆኑን በመገንዘብ ይሄ ምስጢር ደብቃሉ። ሀታ ይሄ ወለቃው የሆነ ምስጢር ከቤተሰብ እንኳን መደበቅ ይገባዋልና ከወንድሞች እንኳን መደበቅ አለበት ብለው መከሩ። እታቸው ለሁሉም አባት ናቸው እንግዲህ ግን ሰውሉ ለሁሉም አባት ከመሆናቸው ጋራ ያንዱ ምስጢር ለሌላው አስቀድሞ የባከነ እንደሆነ በቤተሰብ መካከል ብዙ ችግርና ብጥብጥ የሚፈጠር መሆኑን ተገንዝበው የነን ምንም በተሰወች ወንድሞች ቢሆኑ እኔም ሁላችሁም ልጆቼ ብትሆኑም እንኳን ለነሱ መንገሩ ለሁላችሁም አይበጅምና እንዲያትነግር በማለት አስጠነቀቁ አበክረው ማለት ነው። لقد كان في يوسف واخوته آيات للسائلين اذ قالوا ليوسف واخوه احب الى ابينا منا ونحن عصبة ان ابانا لفي ضلال مبين اقتلوا يوسف او اطرحوه ارضا يخل لكم وجه ابيكم وتكونوا من بعده قوما صالحين قال قائل منهم لا تقتلوا يوسف والقوه في غيابة الجب يلتقطه بعض السيارة ان كنتم فاعلين قالوا يا ابانا ما لك لا تأمنا على يوسف وانا له لناصحون ارسله معنا غردا يرتع ويلعب انا له لحافظون قال إني ليحزنني أن تذهبوا به وأخاف أن يأكله الذئب وأنتم عنه غافلون قالوا لئن أكله الذئب ونحن عصبة إنا إذا لخاسرون لقد كان في يوسف وإخوته آيات للسائلين بونسوا بنبي الله يوسف النهب واندموتوا مكاتل سلز التاريخ ستأكلنا تمراماري لهم سوشدوا አስገራሚና ታምራዊ የሆኑ ክስተቶችና ሁኔታዎች ነበሩበት ይላል። እና እንግዲህ ቀደም ሲል ነገሩን ጠቅለል ባለ መልኩ እንደ መግቢያ ተቀመጠለት በኋላ ምን ምናም እንዳዩና አባታቸው ምን እንደመከሯቸው ከዛ ወደ ዝርዝር ሁኔታው ሊገባ ነው ማለት ነው። እና እንግዲህ ስለ ነብዩላህ ዩሱፍ ሲነሳ በዩሱፍና በወንድሞቹ መካከል ስለነሱ ታሪክ የሚጠየቁና የሚመረመሩ ሰዎች ካሉ አስገራሚ የሆነን ታሪክ ያገኙበታል በማለት ይጀምራል ገና ከመግቢያው ማለት ነው። እና እንግዲህ ታሪክን ለሚመረመረውና ለሚከታተለው ሰው ነው ትምህርት ሰጭነቱ እንጂ ግደለሽና እንዱ ዝም ብሎ ባልፈሰስ የሆነ ሰው በታሪክ የማይጠቀም መሆኑንም ይጠቁመናል ገና ከመነሻው። ይልቃሉ ለዩሱፍ ወአኹሁ ወአሐቡ ኢላ አቢና ሚና እና ወንድሞቹ ይህ ዩሱፍ የተባለ ልጅ ወንድሙም ጭምር ቢንያሚን አሉ። አሐቡ ኢላ አቢና ወደ አባታችን ይበልጥ ተወዳጆች ናቸው ሁለቱ ታናናሽ ወንድሞች። ሚና ከኛ ከተላልቆችና ከብዙዎቹ ይልቁንስ አባታችን እነሱን ነው አጥብቆ የሚወዳቸው የሚል የቅሬታ ቃል ተነሳ ይላል። ወናኑ ዑስበቱን እኛ በጣም ያፈርንና የጠነከርን ጀማዎች ቡድኖች ሁነን እያለን በሰሩ በአዘዙብን ግንባር ሂደን የልብ የምናደርስና አገልግሎት ለመስጠት የምንችል ወረምሳዎች ሁነን እያለን ገና እነዚህ ለጋና ምንም ጥቅም ሊሰጡ የማይችሉ የሆኑትን ህፃኖች አባታችን ከኛ ይበልጥ ይወድና ያፈቅራል ምን ይሻላል የሚል ውይይት ከፈቱ ታላላቅ ወንድሞች ማለት ነው። እና አባና ለዲጎላሊ ሙቢን በእውነቱ አባታችን እኛን ታላላቆቹን ልንላላክለትና አገልግሎት ልንሰጥ የምንችለውን ገሸሽ አድርጎ እነዚህን ህፃናቶች የወረዳ ወርዶ አጥብቆ መውደዱና ማቅረቡ በዚያ አድራጎቱ ግልጽ በሆነ ሰት ውስጥ ገብቷል። መወደድ ያለብን እኛ ነበርን። እነዚህ ከማድከምና ከማስቸገር በስተቀር ምንም ጥቅምና አገልግሎት ሊሰጡ የማይችሉ እኛ ግን ለሱ በፈለገበት አቅጣጫ ቢልከን የልብ የምናደርሰውን ትቶ እነሱን በመውደዱ ተሳስቷል አሉ። እንጂ በዲን ጉዳይ አይደለም ለዲ ዶላሪ ሙቢን ያሏቸው ነብዩን ለፊት ወላሊ ሙቢን ቢሉማ ኑሮ በዲን ደረጃ ያው በባጢል ስለጓል ቢሉ ይከፍሩ ነበር። ስለዚህ ልጆችን በፍቅር አርሎ አድርጓልና እኛ ተተነሱን በመውደዱ በዚህ ነጥብ ላይ ተሳስተዋል ማለታቸው ነው። እና የፈሩት ይደርሳል እንደሚባለው ያንን ምናም እንዳትነግር ወንድሞች ተንኮል ይሰሩብሃል ያሉትም ይሄ እንዳይመጣ ነበር። አሁን ግን እሳቸው እንኳን ምጥሩንና ምናሙን ባይነግሯቸው ያው የቅናቻ መንፈስና ስሜት ስለነበረባቸው አባትየው ዩሱፍንና የሱን ታናሽ የነበረውን ቢንያሚንን በጣም አጥብቀው ይወዱ ስለነበረ እነዚህ ተናናሽ ወንድሞቻችን በጣም ተቀባይነት አገኙ። እኛ ግን እየተጠና እየተረሳን ነው ምን ይሻለናል በማለት ውይይት ከፈቱ ማለት ነው። ታላላቅ ወንድሞች 10 የሚሆኑት ቀደምት እና ታላላቅ ወንድሞቻቸው ታንዲ ፍየት የተወለዱ ናቸው። ታንጃ ፋይቱ ባለቤታቸው ሁለቱ በመጨረሻ የመጡት ዩሱፍና ቢንያሚን ደግሞ ከሌላ ካዲስ ፍየት ነው የተወለዱት እና በአባት ቢገናኙ በእናት ይለያያሉ። እነዛ ታዲያ የታላቂቱ ልጆች የሆኑ ታላላቆቹ ቅናት ተሰማቸውና እንዴትኛ ተሶ እነሱን ያፈቅራላሉ። ደግሞ ብዙ ጊዜ በልጆች መካከል ተወዳጅነት የሚያገኘውም ወደ መጨረሻ ያለ ልጅ ነው ይባላል። ፍቅር የዝግዝግ ነው እንደሚባለው እና እሳቸው ግን በዛ በተፈጠረው ብቻ ሳይሆን አላህ Subhanahu Wa Ta'ala ወደፊት ታላቅ የሚሆነው ይሱ መሆኑን ስላወቀ እሱ ላይ በጣም ልዩ ትኩረት ሰጥተውት ነበር ማለት ነው። በመሆኑም እንግዲህ ዩሱፍንና ቢንያሚንን ካላጣ በስተቀር አባታችን በተለይ ዩሱፍን እኛን ከዘመድና ከልጅ ሊቆጥረን አልቻለምና በሱ ላይ አንድ እርምጃ መውሰድ አለብን የሚባል አደገኛ የሆነ ውሳኔ ሊወስኑ ነው ማለት ነው። እና ይሄ ዩሱፍ እያለ እኛ ምንም የሚያቋጥረንና የሚያስታውሰን የለም። በመሆኑም ኡክቱሉ ዩሱፍ ዩሱፍን ግደሉ መግደል አለብን ብለው ተወያዩ ማለት ነው። አይጥራሁ አርባን ወይም ደግሞ ወደ ምድር በዳ ወስዳችሁ ወደ በረሃ ሰው ለለበት አካባቢ ጥላችሁት ንሶሎ ያውሬራት እንዲሆን አሉ። የኽሉ ለኩም ወጅሁ አቢኩም ይህን ያረጋችሁ እንደሆነ ወይ በቀጥታ ከገደላችሁት ወይም ደግሞ ለመግደል እጃችሁ ታልደፈረላችሁ ወደ በረሃማ ቦታ ወስዳችሁ ተጣላችሁትና ከጠፋ የአባታችሁ ግንባር ለእናንተ ገለልተኛ ይሆንላችኋል። ያው እሱን ሲያጣ ሰው ሲታጣ ይመለመላል ጎባጣ እንደሚባለው እኛን እንደገና ይፈጥገን ይሆናል እንጂ እሱ ያለ እኛ ቦታ የለንም በአባታችን በኩል አሉ ማለት ነው። እና ወጅሁ አቢኩም ማለት ፋጥማታ እንግዲህ ዩሱፍን ነበረ የሚያጫውቱትና የሚያወያዩት የሚንከባከቡት። ይሄ አባታችን እኛንም ዘወር ብሎ እንደ ልጅ እንዲንከባከበን ከፈለጋችሁ ዩሱፍን መግደል ወይም በረሃማ ቦታ ወስዶ መጣል ይኖርባችኋል ብሎ ከፊሉ ሀሳብ ሲያቀርብ ሌላው ደግሞ እሺ ብሎ የመስማማት አዝማሚያ ያሳየ ማለት ነው። ወተኩኑ ሚን ባዕዲሂ ቀውመን ሳሊሒን ይህን ልጅ እንግዲህ ያለምንም ወንጀል አባት ለምን ወደደ ብሎ መግደል ወይም በረሃ ወስዶ መጣል እነሱ ቅናቱ ሊገፋፋቸው በመሰረቱ ወንጀል መሆኑን ደግሞ አረሱም። እና ይህን ልጅ እንዴት አድርገን እንጥላለን የሚለው ህሊናቸው ሲወቅሳቸው ደግሞ ይህንን ለማጽናናት ምን አሉ? ወተኩኑ ሚን ባዕዲሂ ቀውመን ሳሊሒን ይህን ልጅ ከገደላችሁ ወይም ከጣላችሁት በኋላ ተውባ ታደርጉና ጥሩ ሰዎች ትሆናላችሁ። አላህ ወፍር ረሂም አይደለም ይላል። ማንኛውም ወንጀለኛ ወንጀል ሊሰራ ሲፈልግ ያ አላህ ዛይ ነው ምንም አይደላፉ ይለኛል ይላል ማለት ይሄ ነገሩ አስገዳጅ ሆኖብን ነው። ስለዚህ ይሄንን እርምጃ ከወሰድን በኋላ በዚሁ ቀጥለ ሌላ ወንጀል አንጨምርም ኢንሻአላህ ተውባ እናረግና አላህም ደግሞ ከተውባ በኋላ ይቀበለና ጥሩ ሰዎች እንደምንሆን ነው አለ። ወይም ቀውመን ሳሊሂን ማለት ለአባታችን ተቀባይነት ያለን ሰዎች እንግዲህ በአንድ በኩል ሞኝነትም አለባቸው ውድ ልጃቸውን ስለገደሉ እንደገና ተቀባይነትን ሊያገኙ ማለት ነው። እና ወይ በአባታችን ዘንዳ ተወዳጆችና ተቀባይነት ያለን ሰዎች እንሆናለን ወይም በወንጀሉ በኩል ተውባ ካደረግን አላህ Subhanahu Wa Ta'ala ይቅርታ ያደርግልናልና ይምረናል። ስለዚህ በወንጀሉም ፈርታችሁ እንዳትዳዱ በማለት አበረታቱ ማለት ነው። ይሄ ሐሳብ እንግዲህ ሁለት ሐሳብ ነው የቀረበው። አንድ በቀጥታ ለመግደል ሌላው ደግሞ በበረሃማ ቦታ ወስዶ መጣል ነው። ይህም ከመግደል የተለየ አይደለም ለነገሩ ማለት ነው። ሶስተኛ አማራጭ ሐሳብ ሊቀርብ ነው። ቃለ ቃኢሉ ሚንሁም ከእነሱ መካከል አንዱ ተናጋሪ ተነሳና እንዲህ አለ ላ ተቅቱሉ ዩሱፈ ዩሱፍን እንዳላችሁት አትግደሉት። በቀጥታ እንዳው የአባታችን ልጅ አይናችን እያየ በእጃችን መግደል ይሄ በጣም አራዊትነት ነውና መግደል የሚባለው ነገር እኔ አይመስለኝም አላቸው ማለት ነው። ይሄ በጣም ረራሄ የተሰማው ነበረ። ታላቁ ነው ይባላል ይሁዳ ወይም ሮይ ቢል ይባል ነበረ። እሱ ነው ይሄን ሶስተኛ ማራጭ ሐሳብ ያቀረበላችሁ። እንግዲህ አሳሲሉ ወአልቁ في غيابه الجب የሱም ቢሆን ብዙ የተለየ አይደለም ለነገሩ ማለት ነው። ብዙ በማንኛውም መንገድ መወገድና መጥፋት አለበት በሚለው በመሰረተ ሐሳቡ ተስማምቷል። ባፈጻጸሙ አይነት ብቻ ነው ልዩነት ያመጣው ማለት ነው። እና በቀጥታ ጦር መሳሪያ አንስተን መግደል የለብንም ወይም ደግሞ በረሃማ ቦታ ወስደን ከነሩሁ ማስተቃየት የለብንም በራብ በጥማት ብዙ ተቆጣሪ ያጋጥመው ይችላልና እንግዲያውሳ አልቁሁ ፊ ገያበት ልጁቢ በጣም ጥልቅ በሆነ ጉድጓድ ውስጥ ገፍትራችሁ ጣሉት አለ። የሱም እንግዲህ አላህ መቼም አጀል ካልደረሰ ሰው አይሞትም እንደሚባለው ሆኖ ነው እንጂ ከዛው ከመግደል የተለየ ነገር አይደለም። ጥልቅ የሆነ ጉድጓድ ውስጥ በረሃ ወስዶ ተወረወሩት አንድ ሰው በአጋጣሚ በጭንቅላቱ ከሆነ የሚያርፈው እዛ ጉድጓድ ውስጥ አንገቱ ወይም ወገቡ ይቀለጠማል እዛው ሙቶ እንደሚቀር ነው ማለት ነው። እንደውም ሜዳ ላይ ሲሆን ተላላፊ ሰው ሊያገኘው ሊያየው ይችላል። እሱም ራሱ ደግሞ አንድ አሳ ሰው ወዳለበት ሂዶ ሊገናኝ ይችል ነበር። ይሄ እንዳውም የመገኘት እድሉን ይበለጠ አጠበበበት ማለት ነው። እና አንድ ጉድጓድ ቦታ እንግዲህ በየበረሃው የጉድጓድ ይቆፍራሉ ለውሃ ለማውጣት አረቦቹ በዛ የእስራኤሎቹ ማለት ነው። እና አዛ ጉድጓድ ውስጥ ወስደን እንወርውረውና ያው በዲሉ ይዘን ምናልባት አጀሉ ከደረሰም ሊሞት ይችላል ካልሆነም ውሃ ላይ ቀዳ የመጣ ሰው ሊያገኘው ይችላል። እኛ ከዛ አካባቢ እንዲጠፋ እንጂ ከሱ ሞት ጉዳይ የለንም። ሌላ ሰው ካገኘው ያው ይዞት ይሄዳል ወደ ሰው ሀገር በማለት ነው ይሄን አስተባብ በአማራጭነት ያቀረበው ማለት ነው። የልተቂጡ ባዕዱ ሰያረቲ እንኩንቱም ፋይሌን እና አሁን እናንተ በልጁ ላይ የምትወስዱትን እርምጃ የማትተው ፈጣኒዎች ከሆናችሁ እኔ መሆን አለበት የምለው ጥልቅ በሆነ ጉድጓድ ውስጥ ተገፍትሮ መጣል ነው። ይሄ ከሆነ እዛ ከወደቀ በኋላ ውሃ ለመቅዳት የሚመጡ ሰዎች ወይም ተላላፊ መንገደኞች ሰያራ ማለት ጉዘኛ የሆኑ ቡድኖች ናቸው። ለንግድ ሲራራ ነጋዴ የሚባል ነገር ነበር በዛ ጊዜ። የተለያዩ ቀባይሎች ይሰባሰቡና በቡድን ሆነው ሽፍታ ምናምን እንዳያጠቃቸው አንድ አለቃ ይመርጡና አሚር በዛ ስር ብዙ ግመሎችንና ፈረሶች ተቀጠጭ ነው ከአንድ ሀገር ወደ አንድ ሀገር ይሄዱ ነበር። እንደዛ አይነት ጉዘኛ የሆኑ የቡድን ነጋዴዎች ሊያገኙት ይችላሉ አለ። እና እንግዲህ ዘመር ተሁለት ነው። እኛም ያው እንዲጠፋልን እንፈልጋለን። ልጁ ደግሞ ግድ መሞት አለበት አንበል። ምናልባት የመትረፍ እድልም እንስጠው በተወሰነ ደረጃ እና እነዛ ሰዎች አግኝተውት ደግሞ እንትን ታሉ የማነው ልጅ ብለው አይሰጡም። ያው እንደ ባሪያ ዘመድ የሌለው ሰው ከተገኘ በዛ ወቅት የማንም ልጅ ቢሆን ታፍኖ ተወስዶ ይሸጥ ነበር እና ለገንዘባቸው ሲሉ ያው ወደ ሩቅ አገር ወስደው ይሸጡልናል በዛው እንገላገላለን በማለት ይህን አስተባብ አቀረበ። የዚህ በዚህ በሶስተኛው አማራጭ በመስማማት ወሰኑ ማለት ነው። قالوا يا ابانا ما لك ከዛ በኋላ እንግዲህ በዚህ ሐሳብ ከተስማሙ በኋላ አባትየው ግን ለት ተቀን 24 ሰዓት ካይናቸው አይነጥሉት ነበር በጣም ከመወደዳቸውና ከማቅረባቸው የተነሳ። ግን ከዚህ ሽማግሌ እንደታደርገን ነው ታዲያ ከጩ ፈጥቀን እናወጣው እሱ ልጁ ስጠን ብንለው በቀላሉ ይሰጥ አይደለም እንዴት መሆን አለብን አሉ። የተለያየ ሱስና ዘዴዎችን ቀየሱና ሰውየውን አጣለውና አዘናግተው ለመውሰድ ሞከሩ ማለት ነው። እና ሂደው አባትየውን እንግዲህ አዛይን የቅቢያንጓች እንደሚባለው ወንድማቸውን በጣም እንደሚወዱትና እንደሚናፍቃቸው እነሱ ትልልቅ ናቸው ለስራ ይወጣሉ ወደ ዱር ይሄዳሉ ከብት ያግዳሉ እንደገና ደግሞ እርሻ ምናምን ይስተማራሉ እዛ በምን ይሄ ጊዜ አንተ ወንድማችንን እዚህ ይዘው ስለምትቀር እኛ ቀኑ አይመሽልንም እኮ በጣም ወንድማችን ስለሚናፍቀን ምን አለ አሁን እየጠነከረ ነው እሱም ሰውነቱ እንዲጠነክር እንዲናና ስራም እንዲለምድ እኛ ጋር መሄድ አለበት ብለን እንሰብከዋለን ይላል። ደግሞ ወንድማችን እንወድልሃለን ብለን ስነግረው እሱ እንወድለት ሰው ስለሚወድ ደስ ይለዋል በማለት በዚህ ዘዴ እንግዲህ ሽማግሌውን ማዘናጋት አሰቡ ማለት ነው። መጡና እንዳሉትም ቃሉ ያ አባና አባታችን ሆይ ማለከ ላ ተእመና አላ ዩሱፍ እና በዩሱፍ ነገር እኛን ማታምነን ምን ሆነ ነው ለመሆኑ አሉ። እንግዲህ ለጨዋታ እዚሁም እንደው ግዱ አካባቢ ዩሱፍ ናማ ሲሉት አይሆንም ልጄን አትጥሩ ይላሉ ሽማግሌው። እንደወጣ ያለ እንደሆነ እንዳንድ ቃ ይሰበርብኛል ይሉ ነበር አላህ ለፈተና መቼም አስቧቸዋልና ማለት ነው። ይህ ጊዜ እኛ በአጅ ወይም ጥላት ይመስል ወንድማችንን በጠራ ነው ቁጥር አንተ የምትቆጣጠርንና የምትወርፈን ምን ሆነ ነው ለመሆኑ አሏቸው ኮስተር ብለው መጥተው። ዩሱፍን እንዳው በቀላሉ እኛ የምናጠፋውና የምናጠቃብህ ይመስል በሱ ነገር ማታምነን ምንድን ነው ምክንያቱ ይሉታል። ወኢና ለሁ ለናሲሑን እኛ ደግሞ ወንድም እንደመሆናችን ለዚህ ለወንድማችን አሳቢዎችና መካሪ ተቆርቋሪዎች እንጂ ጥላቶች አይደለንም። እንዳውም ወንድማችንን መጥፎ እንዳያገኝብን በምንችለው ሁሉ እንዳንተ ባንሆንም እንኳን ምናስብና ለሱ የሚበጀውን ሁሉ የምንነግርና የምንመክረው መሆኑ ተረሳና ሁልጊዜ እንዳው በሱ እንትጠራጠረንና የማታምነን ለምንድን ነው አባዬ አሏቸው። እና አሁን ምን ፈልጋችሁ ነው ይላሉ ሽማግሌ። አርሲሉ ማአና ገደን የርሳ ወይ አባሏ። እና ምን ልህንማ ከሰማ እኛም በትምህርት ቦታ ልጁ ስለሚናፍቀን እሱም ደግሞ ሁልጊዜ እንደ ሴት ዝም ብሎ ጓዳ ተወሽቆ ስራ ሳይለማመድ ሰውነቱን ሳይጠናከር ጣዋታ ምንም ሳይሳተፍ እድሜው እየአደገ ስለሄደ ነገ ፍቀድልንና እኛ ጋር ላክ እና እኛ ጋር ከሄደ የርታ በዙር አካባቢ ያሉ የተለያዩ እሸታሸቶች እንዲሁም ደግሞ የዛፍ ፍሬዎች ጣፋጭ ነገሮችን ይቀምሳል፣ ይደሰታል፣ ይዝናናል። እንደገና የተለያዩ ጣዋታዎች አሉ፣ እነዛን ጣዋታዎችን ይሳተፋል ወይላፍ ማለት ነው። እና መሳተፍ መዝናናት አለበት፣ ስራ መለማመድ ያስፈልጋል አሉ። ወኢና ለሁ ለሐፊዙን ደግሞ ያወጣ በሚልበት ጊዜ አንድ ችግር ወይም እንከን ያጋጥመዋል ብለህ ከሆነ የምትፈራው እኛ ለሱ ጠባቂዎች ነን እና እርግጠኛ ነን ሁላችንም ወንድማችን እንደመሆኑ እሱን እንዳይንበለናችን የምንንከባከበውና የምንጠብቀው መሆኑን እናረጋግጠለህና እባክህ ነገ እኛ ጋር እንዲሄድ ፍቀድለት በማለት አዋከቧቸው፣ ዙሪያውን ከበው ማለት ነው። የዚህ ጊዜ እንግዲህ ወዳቸው ባርባር አለሳቸው። ነገሩ እንኳን ተሰሚነት ያለው አሳብ ቢሆንም ዩሱፍን እንኳን ቀን ሙሉ ቀርቶ ለተወሰነች ደቂቃ እንኳን ካይናቸው መለየቱ ይጠንቃቸው ስለነበረ ሊያቅማሙ ነው። ቃል ኢኒ ለያሕዙኑኒ አንተ ዝሃቡ ቢሂ ያሉ ይህን ልጅ ከኒህ ነጥላችሁ ነገ ወደ ትምህርት ቦታ ይዛችሁ መሄዳችሁና እሱን እንዲዝናናና እንዲጫወት ማሰባችሁ በአንድ በኩል ተቀባይነት እንኳ ቢኖረው ማሳቡ እኔ ግን ያሳዝነኛል፣ ይከብደኛል። ይሄ ነገር አለ ነፍስ ታውቃለችና መቼም የሆነውን ነገር እና ያሳዝነኛል። ልጄ ከኔ ተለይቶ እናንተ ጋራ መሄዱ በሰላም የሚመለስ አይመስለኝም። አንተ ዛቡ ቢኝ እና አሁን እንዳላችሁት ቋት ይዛችሁት መሄዱ በእኔ ዘንዳ ትልቅ የሀዘን ጫና ነው የሚያሳድርብኝ። ዋኻፉ አን የእኩለሁ ዚቦዋል። በተለይም ተኩላ የምትባል መጥፎ አውሬ ነበረችና እዛ እንደ ዱር በምትወዙ ጊዜ ያቺ ተኩላ የምትባል አውሬ ደግሞ እንዳትበላብኝም እሰጋለሁ። ወአንቱም አንሁ ጋፊሩን እናንተ ከሱ በዘነጋችሁበት ሰዓት ያው በስራ ወይም በጨዋታ እንደተጠመዳችሁ ልጁን ዘንጋ ስትሉት ጠብቃ አደገኛ አውሬ ናትና ነጥቃችሁ ትበራለች ብዬ ፈራለሁ አሉ። እነሱን እንግዲህ ወንድም እንዲሆን መሆናቸው ትጥሉታላችሁ፣ አንድ ችግር ታደርሱበታላችሁ ብሎ መናገሩ ከባድ ነው። ግን አውሬ ቢበላብኝ ይስታሉ ማለት ነው። በተለይ ይቺ ተኩላ ወይም የጂ የምትባል አውሬ አደገኛ ናት። ህፃን ፍየል፣ በግ ወይም ልጅ ካገኘች እንደ አንድ ጊዜ ነጥቃ ነው የምትበረው እና እየተቀባበለ እንደኳት በቡድን ሆነው ነው የሚሄዱት። አንዷ ለዛ የተወረውራለች፣ ሌላዋ ታቀብላለች። እንዲሁ መሬት ሳያስነኩ ነው በአየር ላይ እየተቀባበሉ የሚበሉት ይባላል። ይቺ አደገኛ አውሬ በሀገራቸው ነበረች፣ እሷ ብታጠቃብኝስ ብለው ስጋታቸውን ገለጹ ማለት ነው። ይህ ጊዜ እነዚህ ጎረምሳዎች እንግዲህ በሚገባ ነገሩን አስበውበታልና ለሚያነሱት ስጋት ሁሉ መልስ መስጠት ጀመሩ ማለት ነው። ቃሉ እነዚህ ወጣቶች ልጆቻቸው እንዲህ አሉ፣ ለኢና ከለሁ ዚቡ ወናህኑ ዑስበቱን፣ እኛ እንደዚህ የበቃን የነቃን ቡድን ጀማዓዎች ወንድሞች ሁነን እያለን ወንድማችንን ከእኛ መካከል ለይቶ ተኩላ ከበላውማ ኢና ኢደለካሲሩን፣ እኛ የዛለታ ከሳሪዎች ነን፣ ከአንተ የበለጠ በነገሩ ተጎጆችና ተወቃሾቹ እኛ ነን የምንሆነው። እንግዲህ አስር ናቸው፣ ሁሉም ደግሞ የጎረመሱ ትልልቆች ናቸው። በጣም ይፈራሉ። የጀግና ቡድን እየተባሉ የያዕቆብ ልጆች እንዲያው የደስደስ ያላቸው ነበሩ። እንደ መቱን በሚሄዱ ጊዜ እኛ ማንም ጥላት የማይደፍረን እንደዚህ የፈረጠም ጦንቻ ያለን ጀግኖች አስር ወንድሞች መካከል አንድ ህፃን ልጅ ጠብቆ ማስገባት አቅቶን አውሬ አስበልተው መጡ ወንድማቸውን ተብሎ ቢነገር ወንድማችንን ማጣቱ ብቻ ሳይሆን ጉዳቱ ታሪካችን ራሱ ተበላሸ ማለት ነው። ደግሞ እነዚህ ነውላላዎች ወንድማቸውን ያስበሉ እየተባል እስከ ዘላለም ስንወገዝና ስንረገም እንደምንኖር እናውቃለን። እና በዚህ ነገር ተጎጆቹ እና ከሳሪዎቹ እኛ ስለሆን አንተ እንዳልከው በቀላሉ የምናየው አይደለም። ተገቢውን ትኩረት ሰጥተን እንንከባከበውና እንጠብቀዋለን፣ ግደለህም እመነን እያሉ ይወተውቷቸው ጀመረ ማለት ነው። ይሄ ጊዜ ሰው ተሸናፊ ነውና ከቤተሰብ መካከል እንግዲህ እናንተን አላምናችሁም ብለው ደግሞ ተከለከሉ። የበለጠ ቅራኔውና ቅናቱ የበለጠ ስለሚገፋፋባቸው ፈሩ። እንግዲህ አላህ ይጠብቀው በማለት ለመስጠት ሊገደዱ ነው ማለት ነው። እና ይቺ እንግዳውስ ያው እንደምንም በርቱ ጠብቁ ብለው ብዙ አደራታ ነገሯቸው በኋላ ቀጥለው እንግዲህ የመውሰዱ ሁኔታ ደግሞ ሊመጣ ነው ማለት ነው። فلما ذهبوا به واجمعوا ان يجعلوه في غيابه الجب واوحينا اليه لتنبئ انهم بامرهم هذا وهم لا يشعرون وجاءوا اباهم عشاء يبكون قالوا يا ابانا انا ذهبنا نستبق وتركنا يوسف عند متاعنا فاكله الذئب وما انت بمؤمن لنا ولو كنا صادقين وجاءوا على قميصه بدم كذب قال بل سولت لكم أنفسكم أمرا فصبر جميل والله المستعان على ما تصفون فلما ذهبوا به إنا سويون قريبا زملك تاقبا فنا تشنفوا بوالا يوسف تقبلوا إذا اتكادوا كذيئيرا إنا بنقاتهم قريبا زوبك تروا مسرت واتركبوا ودسمر التاكتوا إذا اتكادوا مالكم إنا كسويوا أين اسكمي زوروا الناس كمي رتو درس ልክ እንደነገሯቸው ለልጁ አሳቢ ተቆርቋሪ ለመምሰል እየደገፉ እንደው አንዳንድ ጊዜም ሽኮኳ እያሉ እያንከባከቡ እየተቀባበሉ ይዘውት ዞሩ ማለት ነው። እንዳውም ሁነትም እነዚህ ልጆች ይወጡታል አሉና ዘንጋ ብለው ሳቸው ወደ ቤት ይገቡላቸውና አንድ ኮረብታ ዘወር ሲሉ መሬት አወረዱና በልምጽ እያተነጩ ይነዷቸው ጀመሩ ወዳውኑ ማለት ነው። واجمعوا ان يجعلوا في غيابه الجب እና ቀደም ሲል በቀረበው አማራጭ አሳብ መሰረት አንዲ በራሃ ውስጥ በሚገኝ ጥልቅ የሆነ ጉድጓድ ውስጥ መጨመርን ተስማምተው ከወሰኑ በኋላ በዛ በውሳኔያቸው መሰረት ወረወሩት በጭካኔ ማለት ነው። እና ያ ጉድጓድ እንግዲህ በጣም ጥልቅ የሆነ መረጋጋጫና መዋጫ የሌለው ጉድጓድ ነበር። እዛ አፋፉ ላይ ብቅ አድርገው ቀሚሱን አውጥተው አርቃኑን ወረወሩት። አላህ ሱብሃነሁ ወተዓላ ስለተበቃቸው የውዶ በጭንቅላታቸው ቢቆሙ ኑሮ ወዳውኑ ያልቀላቸው ነበር። ታታችን ውሃ ነው እርቀት ጥልቀት ያለው ነገር ነው። ግን አላህ በሰላም እንደው ቀስ ብለው ወርደው በእግራቸው እንዲቆሙ አደረጋቸው ይባላል። ከዛም ደግሞ ወደ ጎን በኩል አንድ በቀል ድንጋይ ነበር እዛው ውሃው ወን የተነከረ እሱ እንደውም በርሆነላቸውና ውሃው እንዳያፍናቸው እዛይ ጠልጠል ብለው ሄደው ቁጭ አሉ። ልክ እዛ እንግዲህ ገብተው እዛይ ድንጋይ ላይ ሲቀመጡ ወዳውኑ እንዳይደነግጡና ተስፋ እንዳይቆርጡ አላህ Subhanahu Wa Ta'ala ሞራል የሚጠግን ነገር ሊያስተላልፍላቸው ነው መልእክት ማለት ነው። ወአውሂና ኢለይ ለከዛች ጉድጓድ ውስጥ እንዳረፈና እንደደረሰ መልእክታችንን አስተላልፍንለት በመስጠር ይላል። ለቱነቢያናውም ቢአምሪ ማዳ ወሁም ላይሽዑሩን እነዚህ ግፈኛ የሆኑ ወንድሞች አሁን በመቀኝነት ተነሳስተው እንደዚህ አይነት አረመናዊ ርምጃ ወስደውብሃል። አሁን አንተ እንግዲህ ያለቀልኝ ከዚህ እንዴት አርጌ ወጥቼ ነው ህይወቴ የሚተርፈው ብለህ ታዝን ይሆናል። አታዝን አለ አላህ Subhanahu Wa Ta'ala። ይሄን ነገር እንደውም ያልፍና እነዚህ ሰዎች በማያውቁበትና በማይጠረጥሩበት ቦታና ሁኔታ አግኝተሃቸው ይሄንን ባንተ ላይ የፈጸሙብህን ደባና የወሰዱትን እርምጃ በታሪክ መልኩ የምትነግርና የምትተርክላቸው ጊዜ ይመጣልና አይዞህ ሁሉም ነገር እስከሚያልፍ ነው በማለት ወዳውኑ ተስፋ የሚያለመልም የሆነ ብስራት ተነገረው ይላል። የሰው ልጅ ከሁሉም በላይ ሞራል ነውና የሚያስፈልገው። እንግዲህ ቅስሙ ከተሰበረ ሞራሉ ከወደቀ ወዳውኑ ድንጋጤውና ጭንቀቱ ሊያጠፋው ስለሚችል ይሄንን መልእክት አስተላለፈለት አላህ Subhanahu Wa Ta'ala። እና እንዴት ነው መልእክቱ የተላለፈው የሚል ጥያቄ ያስነሳል። ገና ህፃናቸው እዛ ጊዜ እንደሚባለው ግፋቢል ከ12 አመት አይበልጥም እድሜያቸው ነብይ አይሆንም በዛ ደረጃ ሰው እና ወአውሂና ኢለይሂ የሚለው እንዴት ነው የሚለውን አንዳንዶቹ ወህይ ማለት ቀጥታ የነብይነት ማዕረግ ተሰጥቷቸው ማለት አይደለም ወህይ ለኢልሃም ነው የሚሏሉ። በልቦናው እንዲህ አይነት ስሜት አታደርንበት ነው የሚለው። ወይም መላእክቱ በጀሃድ መጥቷል ነግሯቸዋል፣ ግን የነብይነቱን ሹመት አይደለም የዛ ጊዜ ያበሰራቸው። ይሄ ነገር ታሪኩ ያልፍና ያው እንደገና ይሄን ነገር መልሰ ለነሱ ተነግራቸዋል ብሏል ጌታ። ለማንኛውም አይዞ አትፍራ የሚለውን መልእክት ብቻ አስተላልፈ። ይሄን ስላስተላልፈ ነብይ አይሆኑም ማለት ነው። እና በማንኛውም መልኩ ብቻ አላህ Subhanahu Wa Ta'ala ይሄ ነገር አልፎ ወጣቸው እንደገና ታሪኩን እንደሚናገሩ ተረዱና ደረሳቸው ማለት ነው። ይሄንን ካደረጉ በኋላ እነዚህ አረመኔ ወንድሞች እንግዲህ በሉ እንግዲህ አላማችን ተሳካልን፣ አሁን ችግሩ ስንመለስ ለሽማግሌው ምን አይነት ምክንያት አቅርበን እንደምናታምነው ነው በማለት ተወያይተው እንደገና ደግሞ ሽማግሌውን እንደፈራውና ወይም እንደተለምከበት መቼም አንዳንዱ ሰው አፈቆፋ ነው እንደሚባለው አውሬ በላዋል ብለ ነበር አንተው እንዳልከው በላው ብለን ባውሬ እንደበላውና መካኝ ብለው ተስማሙ። የዛ ጊዜ ቀሚሱን ያው አስቀርተዋል። አንዲት ፍየል ወይም በጋረዱና ደሟን ቀሚስ ላይ ለቀለቁና ይባላል። ሁለተኛ ደግሞ ጥፋት በዛቸውን ደግሞ አከሰሯቸው ማለት ነው። ያንን እንግዲህ ማታ እያውለበለቡ የደም ሸማቸውን ይዘው እየተዋኩ መጡላቸው በለቅሶ ማለት ነው። ጨለም ሲል እንግዲህ ለአይን ሲነሳ አውቀው ሁኔታው እንግዲህ እንዳይታወቅባቸው ያንን የደም ሻማ እያውለበለቡና እየተንጫጩ እያወኩ ይመጣሉ ማለት ነው። ወጃኡ አባሁም ዒሻ አይብኩን አባታቸው ነብዩላህ ያዕቁብ ዘንዳ በምሽት ሰዓት እየተላቀሱ መጡ ይላል። ምን ሆኑ ልጆች ብለው በድንጋጤ ብቅ ሲሉ እንደ ማሸር ቀልጧል የውሸት ለቅሶ እየተዋካ ማለት ነው። ምንድነው ልጆች ሲል ያው እንዳልከው አውሬ ይበላዋል ብለ ነበረ ልጅ ወንድማችን እኮ ተነጠቅን ሊሏቸው ነው። قالوا يا ابانا አባታችን ሆያ እና ዘሃብና ነስተዲቁ የው እንዳልከው እዛ በራቦታ ተደረስን በኋላ መቼም ወጣቶች ልጆች ጫዋታ ያጠቃናልና እስቲ የሩጫው ድድር እንቅንያንም ወከራልንና ለመሽቀዳደምና ለመወዳደር አጥበን ርቀን ሄድንስ ካለበት ወተረክና ዩሱፍ እንደመታይና ዩሱፍ ግን ልጅ ስለሆነ ጓዛችንን ልብሳችንን ምናምን አስቀምጥንና እቃ ጠብቅ ብለን አንድ ቦታ አስቀምጠነው እኛ ለውድድሩ ሩጫ ቀጠልናል። ፈአከለው ዲሁ ልክ እንደተለንክበትና እንደፈራው ያቺ ተኩላ የምትባል አውሬ ከየት እንደመጣሽ አሳወቅ በቅጥበታው ይጥነት ወዳውኑ ስትበላው አየናል። ወማ አንተ ቢሙእሚን ኢላና ወለው ኩና ሷዲቂን እኛ በምንልህ ነገር እርግጠኞች ብንሆንም እንኳን መቼም አንተ እኛን እንደማታምነን ነው አሉ። ያለበት ይገንበት እንደሚባለው ውሸታም መሆናቸውን እየጠቆሙ ነው ማለት ነው። ማይተማመን ጓደኛ ሲማማል ይውላል። ወሪን ኩና ለሷዲቂን እንኳን ዋሽተን ማለት ነው ያነጋገረ ራሱ እውነቱን እንኳን ብንነግርህ መቼም አንተ እንደማታምነን ነው አመንክም አላመንክም ልጁ ተኩላ በልቶታል የሚለውን መርዶ አስተቀፈቸው ማለት ነው። ይህ ጊዜ ሰውየው እንግዲህ ነቁ። መጀመሪያውንም የምቀኝነት ስሜት ያለባቸው መሆኑን ስለተረዱ አሁን ግን የተንኮልንትን ተቀናቦ እንደመጣ እንጂ ልጁ እንዳልተበላ ገባቸው ይባላል። እና ያንን ቀሚስ ይኸውልህ የደም ሻማው የተበላበት ብሎ ቀሚሱን እፊታቸው ላይ ጣሉላቸው። ቀሚሱን አገላብጠው ሲያዩት እርግጥ ደም ተለቅልቋል፣ ግን አንድ ቦታ እንኳን አልተቀደደም ወይም አልተበተከችም ማለት ነው። ምን አይነት ብልህ የሆነ ተኩላ ነው ልጄን በልቶ ሲጨርስ ቀሚስን አንድ ቦታ እንኳን ሳይቀደው መቅረቱ አሉ ይባላል ሲያሾፉባቸው። ተነቃቁ በፖለቲካ ማለት ነው። እንግዲህ እናንተ እንዳላችሁት አውሬ ቢሆን ኑሮ የበላው ቀሚሱንም ገነጣጥሮ ቀዳዶ በጣለው ነበረ። አንድ ቦታ ጨርቁ ሳይበተት ደም ተለቅልቆ ልጅ ተበልቶ አለቀ የሚለው ቋንቋ እኔ እንኳን የሚገባልኝ አይደለም። እስቲ ለማንኛውም ይታያል አሉ። ልጁ በህይወት እንዳለ ትንሽ የተስፋ ፍንጭ አገኙ በዚህ መረጃ። እንግዲህ በዚህ ሱራ ውስጥ በጣም በሁላቸውም አነጋገርና አካሄድ የረቀቀና የጠለቀ ፖለቲካዊ ዘይቤን ያስተምረናል። እስልምና እንደሚባለው እንደ ማንኛውም ሃይማኖት ብሎ ጸሎትና ትግቤት ብቻ ሳይሆን በሁሉም እንግዲህ የሰው ልጆች ህይወት ውስጥ የሚመራ በመሆኑ ይህ ሱራ በተለይ ፖለቲካዊ ገጽታን የአላህ ነብያቶች በፖለቲካ ምን አይነት ሚና ይጫወቱ እንደነበረ ያሳየናል ማለት ነው። ከወዲሁ አሁን ልጁ ሙቷል ብሎ 10 ወንድማማች ያረዳቸውን ነገር እሳቸው ግን በፖለቲካ ልምዳቸው ልጃቸው በህይወት እንዳለ ፍንጭ ማግኘት ጀምሩ ከወዲሁ ማለት ነው። ሁለቱም እነሱም ፖለቲከኞች ናቸው፣ ሊያታልሉና ባልሆነ ነገር ሊያሳምኑ ነበር። አባትየው ግን የበሰሉ በመሆናቸው በቀላሉ ይሄ ነገር ውሸት መሆኑን ከወዲሁ እየተረዱት መጡ ማለት ነው። ወጃው አላ ቀሚሲሂ ቢደሚን ከዲብ እና ያን አባባላቸውን ለማረጋገጥ በቀሚሳቸው ላይ የውሸት ደም ለቅልቀው አቀረቡላቸው ይላል። የውሸት ማለት ያው ደሙ ደም ነው፣ ግን የሰው ሳይሆን የበግ ደም ነበረና ማለት ነው። قال بل سولت لكم انفسكم امرا نعم እናንተ እንደምትሉት ልጅን ተኩላ በልቶባችሁ ሳይሆን እናንተ ነፍሶቻችሁ መጥፎን ነገር እንደ መልካም አድርጋ ሸልማ አሳይታችኋል ይመስለኛል። የተንኮል ስራ ነው እንጂ ይሄ ያውሬ መብላት መስሎ አልታየኝም አሏቸው። ፈሶብሩን ጀሚሉን ለማንኛውም ልጅ ከእናንተ ተለይቶ የቀረበት አንድ ምክንያት ይኖራል መቼም፣ ስለዚህ መልካም የሆነ ትግስት ተኔ ይጠበቃል። አላህ ፈተና ካመጣብኝ ያው ፈተናውን እሱ ሰሚፈርጃይ ድረስ ትግስት አድርጋለሁ እንጂ እናንተ እንዳላችሁት እኮ ልጁ አውሬ የበላው አይመስለኝም አሏቸው ማለት ነው። እና ሰወለት ለቁም አንፍስኩም ማለት በቀጥታ ሊነግሯቸው ምንም አልቀረም። ነፍሶቻችሁ ይህን ልጅ አንዲ ጉዳት አድርሳችሁበት ከዛ በኋላ ያልሆነ ምክንያት ነግራችሁ አውሬ እንደበላው ሽማግሌውን አሳምናችሁ ከዛ በኋላ በሰላም ትኖራላችሁ የሚለውን የጥንቆልና የሰይጣን መመሪያ በደንብ ነፍታችሁ ደርድራላችሁ ያን ነገር አምናችሁበት ነው እንጂ ውነት ልጁ ባውሬ ተበልቶ አይደለም። ለማንኛውም ትግስት አደርጋለሁኝ። ትግስቴም ያማረ እንደሚሆን ነው በጌታ በኩል። ፈተና ሲደርስ የሰበረ ሰው እነማ የወፈሳቢሩን አጅራውን የበይረ ሂሳብ እንደተባለው ወደፊት ምላሹን እና ጠፋውን ያማረ እንዲያረግልኝ እኔም ያማረ ትግስት ማድረግ አለብኝ በማለት ራሳቸውን አጽናኑ ማለት ነው። ወላሁ ልሙስተዓኑ አላ ማ ተሲፉን። እናንተ በምትሉት ነገር የኔ ተባባሪና ረዳቴ አንድ አላህ ብቻ ነው። እንግዲህ የዘመድን ነገር አየሁት ከልጆችና ከወንድሞቹ የበለጠ አልነበረም ለዚህ ልጅ። ግን እናንተ እንደዚህ ካደረጋችሁኝ በማንም አልመካም፣ ማንንም እርዳታና ድጋፍ እንዲሰጠኝ አልጠይቅም። አላህ ብቻውን ነው የሚረዳኝና የሚተባበረኝ። ይህንን እናንተ የምትሉትን ነገር ደግሞ ውሸት አድርጎ ልጄን በሰላም ሊያመጣልኝ የሚችለው ተስፋዬ ከሱ ብቻ ነውና ለማንኛውም ከሱ ጠብቃለሁ መልሱን አሉ ማለት ነው። وجاءت سيارة فأرسلوا واردهم فأدلى دلوه وقال يا بشرى هذا غلام وأسروه بضاعة والله عالم بما يعملون وشروا بثمن بخس دراهم معدودة وكانوا فيه من الزاهدين وقال الذي اشتراه من مصر لامرأته أكرمي مثواه عسى أن ينفعنا أو نتخذه ولدا وكذلك مكنا ليوسف في الأرض ولنعلمه من تأويل الأحاديث والله غالب على امره ولكن اكثر الناس لا يعلمون وجاءت سياره ان الذي سواش انغري زغد وادو سيتمرواچو كهدو بهالا الله سبحانه وتعالى اندي وطو عتبو نبرنا لك يتكثروا يمثل انذي ببودين يميهدو منجدنيوچ غزنيوچ نغادوچ متو باكبابيو يلا ان ببودين بزو غملوچنا اجاسسوچن شقتنو ከኡርዱን ወደ ምስር የሚጓዙ ነጋዴዎች መጡ ይባላል። ፋርሰሉ ዋሪደሁም እና በዛ በጉድጓዱ ሀያ ተገብቲ አልፉ ውሃ ቀጂ የነበሩ ተላላኪ ሰራተኞቻቸውን እዛ አካባቢ ጉድጓዱ አለና ሄዳችሁ ቀርታችሁ አምጡ በማለት ላኩ። ፋአድላ ደልወሁ ያ ውሃ ቀጂ የነበረ መልእክተኛ መጣና አኮሌውን ወይም ባሌውን በገመድ አሰረና ለቀቀ ወደ ታች ማለት ነው አንጠለጠለ። እናሳቸው ከላይ እንግዲህ የሰው ድምጽና እንዲሁም ደግሞ የቃውን ኳኳታ ሲሰሙ አንድ ነገር እንደመጣ ተገነዘቡና ወዳውኑ በዛ በሚመጣው ነገር ላይ ተንጠጥለው ለመውጣት ተዘጋጁ ማለት ነው። እና ልክ እታች ወርዶ አጠገባቸው ሲደርስላቸው በእጃቸው ያዛረጉና በውሃው ፈንታ ባሊው ላይ ቆመው ዘመዱን በሁለት እጃቸው ደሟቸው ክብደት ሲሰማው ያ ውሃ ጠልፎልኛል ብሎ ሰውየው ባለበለል ኃይሉ ከስቦል ያወጣቸው ነው ማለት ነው። قال يا بشرى هذا غلام انه امطالي ብሎ ሲመጣ ብቅ ሲል ፀሐይ የመሰለ በጣም አስደሳች የሆነ ልጅ መጣለት ማለት ነው። ያን በሚያይበት ጊዜ በደስታ ፈነደቀና ወይ ምሽክልል እንደሚባለው በተለምዶ አይደስታዬ እኔ ውሃ ቀዳለሁ ስል በጣም ደስ የሚል ወጣት ልጅ አገኘሁኝ አይደለም ማለት እና ራሱን በራሱ አበሰረ አስደሰተና የምን አይነት ደስ የሚል ልጅ ውብ ልጅ መጣልኝ ዛሬ ቀናኝ በማለት ደስ አለው። ወይም ጓደኛው ቡሽራ ይባል ነበር ለዛ ለጓደኛው አንተ ቡሽራ እኛው አንቀዳለን ስንል ይሄው ደስ የሚል ልጅ እኮ አገኘን ብሎ ለሱ ነገረው ብለው የተረጎሙ አሉ። ትክክለኛው አባባል ግን የመጀመሪያው ነው ማለት ነው። ወአሰሩሁ ቢባተን ከዛ በኋላ እነዚህ ያገኙት ሰዎች በሸቀጥ መልኩ ያካባቢ ሰዎች ለልጁ ወጣል ተገኝቷል ከተባለ ይቀሙናል ብለው ስለፈሩ ልክ እንደተራቀ አንድ ሸቀጥቃ ደባበቁት ማለት ነው። እንዳይታይባቸው አለባብሰው በእንሰሳጭ ነው ቶሎ ወደሚሄዱበት ሀገር ጉዟቸውን ቀጠሉ ማለት ነው። والله عليم بما يعملون እነሱ ነገሩን ሊደባብቁት ይሞክሩም አላህ በሚሰሩት ነገር አዋቂ ነውና ውጣ ሲለው መውጣቱ ላይቀር ለጊዜው ግን በቃነቱ ደብቀውና ሰውረው ከአካባቢ ለአራቁት ማለት ነው። እንግዲህ እንደሰው ሊሆን ኖሮ አረ እንደዚህ ልጅ የጠፋችው ጉድጓድ ውስጥ ልጅ አግኝተናል ብለው ቢናገሩ የአካባቢ ሰዎች ለቤተሰቦቻቸው ወሬውን አስተላልፈው ወዳውኑ ሊገኙ በቻሉ ነበር። ግን በዛ ጊዜ ወገን የሌለው ሰው የትም ቦታ በተናጠል ከተገኘ የገሌ ዘር የገሌ ዘር ነጭ ነው ጥቁር ነው ሳይባል በባርነት የሚሸጥ የሚለወጥበት ጊዜ ነበር እና ይሄን ልጅ የማይታወቅበት አካባቢ ወስደን ብንሸጠው ዋጋ ሊያወጣልን ይችላል በማለት ጉጉት ያዛቸውና በባብቀው ይዘው ተጓዙ ራቁ ከአካባቢው ማለት ነው። እና ስጋትም ስላለባቸው ደግሞ ድንገት ፈላጊ ያገኘውና ይቀማናል በማለት ወሸረሁ ቢተመኒን በክቲን ደራሂመ ማዕዱዳ ርካሽ በሆነ ዋጋ ሸጡት ይላል። እና ያ ዋጋ አንድ ሁለት ብለው በጣት የሚቆጠሩ በሆኑ ፍራንኮች ነው የተሸጡት ይላል። እንደሚባለው ከሀያ ብር አይበልጥ የሚባለው የተሸጡበት ሀያ ድርሃም ነው የተሸጡት። ልክ የዶሮ ዋጋ ማለት ነው። ቀን ሰው ቀን ሲጥለው እንግዲህ በጣም የሚያሳዝን እሳቸው ፀሐይ የመሰሩ ጉጉት የሚያስገቡ ሰው ነበሩ። ግን እንዳው ጨርሶ ተመሰር ባለቤቱ አግኝቶ የኔ ልጅ ነው ብሎ ከሚቀማን በማለት ለሀያ ብር ጣላቸው ነው የሚለው። ወካኑ ፊህ ሚነ ዛሂዲን በእሳቸው አሻሻት ገንዘብ የማይፈልጉ ዛሂዶች መሰሉ። እንግዲህ ዛሂዶች አይደሉም ሰዎቹ፣ የዱንያ መሀባ የሌለበት ማለት ነው። እነሱ ግን ምናልባት ጥሩ ዋጋ እናገኛለን እያን ስንንከራፈፍ የሚያቀው ሰው መጥቶ የኔ ልጅ አይደለም ወይ ብሎ ይቀማንና ባዶ እጃችን እንቀራለን ብለው ከመፍራትና ከመስጋት የተነሳ ገንዘብ እንደማይወድ ሰው በትንሽ ፍራንክ ዝም ብለው ወረወሩት ይላል። ይህ እንግዲህ ሁለተኛ መርሐላ ፈተና ውስጥ መግባታቸው ነው። የመጀመሪያው አንደኛው ኬላ ከነ ህይወታቸው ጉድጓድ ተገፍትረው መግባት ሲሆን እንደገና በመውጣት ተፈርጀው ነበረ። አሁን ደግሞ ወደ ሁለተኛው የፈተና ኬላ ተሸጋገሩና ከነ ህይወታቸው ተሸጡ። ያውም በርካሽ በዶሮ ዋጋ ማለት ነው። ከዚህ እንግዲህ የባርነት ዓለም ውስጥ ገቡ። ደግሞ ድንገት ወቃል ከዛ ቀጠለና ወቃል الذي اشتراه من مصر لامرأته ያ ከነጋዴዎቹ የገዛቸው የነበረው ግለሰብ የሚስር ተወላጅ ነበረ ማለት ነው። ግብጻዊ ሰውዬ ነው። እሱ ልጁን ገዛና ወስዶ ለባለቤቱ ሲያስረክብ ቤቱ ለሚስቱ እንዲህ አላት። ዘሊኻ ትባል ነበር ይባላል ሚስትየዋ። እሱ ቅትር ይባል ነበረ። ታላቅ ባለስልጣን ነበረ በሀገሩ በዛ ወቅት ማለት ነው። እና በጣም ደስ ብሎት ይህን የመሰለው ዋኔ ባሪያ በእንዲህ አይነት ርካሽ ዋጋ ታይቶ ተሰምቶ የማያቅ ነበረና ቀንቶታልና ወዳውኑ ልጁን ገዝቶ ወሰደና ለሚስቱ አስተዋወቀ ማለት ነው። አክሪም ይመስዋሁ ይህን ልጅ በጣም በጥሩ ሁኔታ አንከባክበሽ ያዥልኝ፣ እንደ ማንኛውም ተራ ባሪያ አድርገሽ እያገላታሽና እያጎሳቆልሽ ሳይሆን ልክ እንደ ጨዋ ሰው በተከበረ ቦታ አስፈላጊውን ሁሉ እንክብካቤ እያደረግሽ ይህን ልጅ ታሳድግልኛለሽ ብሎ ሰጣት። አሳ የንፋና ልጁ እንደ መልኩ ጸባውም ሞያውም የተዋበና የተስተካከለ ከሆነ ወደፊት በጣም ይጠቅመናል ብለን ተስፋ እናረግበታለን አለ። አሁነት ተፊደሁ ወለደን እንዳውም ስነ መግባሩ የተዋበና የተስተካከለ ከሆነ ልጅም አድርገልን ይዘው እንችላለን አለ። በግደፉ እጃ እንግዲህ ልጅ ያሳድገው የሌላን ሰው ልጅ ልጃችን ይሉ ነበረ። እንደ አጋጣሚ ደግሞ ሰውየው ሀብታም ባለስልጣን ነው፣ አይወልዱም ነበር መካን ነበር ይባላል። እንዳውም ልጁ ትንሽ ተቆየና ጸባውና ሁኔታው ማያስጣጣ ከሆነ ልጃችን ነው በሌላው በሌላ ቦታ ወልጄው ነው ብዬ ላስተዋውቅና ለወደፊትም የሲኔ መጠሪያ ሊሆንልኝ የሚችል ይሆናል አለ። ወከዛሊከ መከና ሊዩሱፈ ፊል አርዲ ሰውየው እንግዲህ ለራሱ እንኳን አስቦ ቢሆንም የሚንከባከበው በዚህ አጋጣሚ በሰውየው ላይ ፍቅር ጥሌ ለይቱ በዚች ሀገር የተመቻቸ ኑሮ እንዲኖረ አመቻ አስቻልኩት ይላል አላህ። እና የማያውቀው ሰውዬ የገዛ ወንድሞቹ ከነ ህይወቱ የጣሉትን